ሁልጊዜ አንተ ጋራ ያላቸውን ግንኙነት አጠንክረው ለመቀጠል ይችሉ ዘንዳ ሶላትን እንዲሰግዱ ወፍቃቸው በማለት ጸለዩ። ረበና ጌታችን ሆይ ወተቀበል ዱዓ እና ይህንን የማቀርብልህን አቤቱታና ጸሎቴን ስማኝና ተቀበለኝ በማለት አጥብቀው ተማጸኑ። ለዱዓውም ዱዓ ያስፈልገዋልና ቀደም ሲል እንግዲህ የተለያዩ ቃላቶችን ሲደረድሩ ቆይተዋል እና እነዚህን የምጠይቅህን ነገር አሁንም እስጋባ አድርግልኝ፣ ስማኝ፣ ተቀበለኝ እያሉ ይማጸኑና ይማለሉ ነበር ማለት ነው። ረበና ጌታችን ሆይ አሉ አሁንም በመቀጠል እግዚር ሊ ወሊዋሊደይ ለኔና ለወላጆችም ምህረት አድርግልኝ። ሰውነና ያው እኔም ብሆን መሳሳቴ አይቀርም ይቅርታህን እለምናለሁ ለእኔ ብቻ ሳይሆን ለወላጆችም ጭምር ይላሉ። ወሊልሙእሚኒን እንደገና ለሌሎቹ አማኝ ለሆኑት ተከታዮች ሁሉ ወይም በየዘመኑ በየሀገሩ ለሚገኙት አማኞች ሁሉ በማለት ነው የለመኑት ይባላል። እና የውመ የቁሙል ሂሳብ ይህንን ምህረት ደግሞ የምታረጋግጥልን ዳማ ደርሶ ያው ሂሳብ በሚቆም በሚነሳበትና ያንተ ሂሳብ በሚከፈትበት እለት የዛ ጊዜ የሚደርስ የሆነ ምህረት አዘጋጅልን አሉ ማለት ነው። እና እንግዲህ የቂያማ ቀን ከባድ መሆኑን ስለሚያውቁ ራሳቸውንና ወላጆቻቸውን እንዲሁም ተከታዮቻቸውን ሁሉ የውመል ቂያማ ሲሆን አላህ በምህረት እንዲቀበላቸውና እንዲሸፍናቸው ለመኑ። እነዚህ ሁሉ ዱዓዎች እንግዲህ ከሞላ ጎደል ተቀባይነት አግኝተዋል። ተቀባይነት ያላገኘች ነጥብ ብትኖር አንዲት ናት። እሷም ለአባታቸው ዱዓ ያደረጉት ለወላጆቼ ብለው ነበረ። ከወላጆቻቸው በአባታቸው በኩል ያለውን አልተቀበለም ማለት ነው። ወማ ካነ እስትግፋሩ ኢብራሂም ሊአቢሂ ኢላ አን መውዒደቲን ወዐደሃ ኢያህ ፈለማ ተበየነ ለሁ አነሁ ዐዱውን ሊላህ ተበረአ ሚንሁ እነ ኢብራሂመ ለአዋሁን ሐሊም እንዳለው በሌላው አያት አላህ እንግዲህ የሽርክና የኩፍር ነገር በይቅርታ ሊያልፈው ስለማይፈልግ ምህረቱ ሰፊ ሁኖ ሳለ የሽርክ ነገር ክብደቱን ለማሳየት አባትህን አልምርልህም ብሏቸዋል። ግን መጀመሪያ እንግዲህ እሳቸው ኢማን ያገኛል ብለው ተስፋ በሚያደርጉበት ሰዓት ነበር ዱዓ ያደረጉት። በመጨረሻ ግን በሽርክ እንደሚሞት ሲያረጋግጥላቸውና ሲያውቁት እሳቸውም ጥያቄያቸውን አነሱ። ያው አላህ የአላህ ጥላት እንደሚሆን እስከመጨረሻው ኢማን እንደማይቀበል ሲያውቁ እንግዲያው ሳንተ ታቃለ በማለት ጥያቄያቸውን አንስተዋል ይላል። እናታቸው ላይ ግን እንደዚህ አይነት እርምት አልተደረገም። ስለዚህ እናታቸው ምናልባት ሰልመዋል የሚል ግምት አሳድሯል። ምክንያቱም ያኛው ሰውዬ ሙሽሪክ በመሆኑ አልቀበልህም ካላቸው የእናቲቱን ዝምት አለ የተቀበለ መሆኑን ያመለክታል። እንደገና እናቲቱም ያመነች መሆኑን ይጠቁማል ማለት ነው። ወሊልሙእሚኒን የሚለው ግን በዛ ጊዜ የነበሩት ልጆቻቸውም ሌሎችም የቤተሰብ አባላቶች እንደገና ደግሞ በተከታይነትም እሳቸው ጋር ያበሩት በአጠቃላይ ዱዓ ተደርጎላቸዋል እነሱም ተቀብሏል አላህ ሱብሓነሁ ወተዓላ። እንዳውም በዛኛው ተፍሲር ወሊልሙእሚኒን ማለት ያለፈውንም የሚመጣውንም ያካትታል። የእሳቸውን ኡመት ብቻ ሳይሆን በአጠቃላይ የአደምን ዝርያ ሙእሚን ሁሉ የሚያካትት ነው። እንደው ሙእሚኒን ስላለ ጂኑንም ሊያካትተው ይችላል ሰው አላሉምና። ስለዚህ ለሙእሚኑ ሁሉ ዱዓ አድርገዋል። እስቲጃባ ከተደረሰ ካገኙት ዱዓቸው አንዱ ይሄ ስለሚሆን ሙእሚን መሆን መጣጣር አለበት። የዚህን ዱዓ ውጤት ለማግኘት የፈለገ ሰው ኢማኑን ማስተካከል፣ ኢማኑን ካስተካከለ የእሳቸው ዱዓ ተጠቃሚ እንደሚሆን ነው ማንኛውም ሙእሚን ማለት ነው። እንደገና በተመሳሳዩ የእኛም ነቢይ አለይሂ ሰላቱ ወሰላም ወስተግፊር ሊዘንቢከ ወሊልሙእሚኒን ባለው መመሪያ መሰረት ለሙእሚኑ ሁሉ ዱዓ አድርገዋል። ሙእሚን ሆኖ የተገኘ ሰው እሳቸውም ዱዓ ውስጥ እንደሚገባ ነው በተጨማሪ ማለት ነው። እና የውመ የቁሙል ሒሳብ ይሄ እንግዲህ ምህረት ጥቅሙ የሚታወቀው ወይም ውጤቱ የሚገለጸው ቂያማ ቀን ሲደርስ ነውና ለአማኞቹ ሁሉ ቂያማ ቀን ደርሶ ሂሳብ በሚቆምበትና በሚመረመርበት እለት አንተ ባክ ማረን ብለው ጸልየዋል። ሁላችንም ታዲያ ተውሂዳችንን እንደሳቸው አጣርተን እናጠብቀን በሽርክና ተኩፍር ርቀን ከሄርን የዚህ ዕድል ተሳታፊ እንደምንሆን ተስፋ ይሰጣል ማለት ነው። ولا تحسبن الله غافلا عما يعمل الظالمون انما يؤخرهم ليوم تشخص فيه الابصار مهطعين مقنعي رؤوسهم لا يرتد اليهم طرفهم وافئدتهم هواء وانذر الناس يوم ياتيهم العذاب فيقول الذين ظلموا ربنا اخرنا الى اجل قريب فيقول الذين ظلموا ربنا أخرنا إلى أجل قريب نجب دعوتك ونتبع الرسل أولم تكونوا أقسمتم من قبل ما لكم من زوال وسكتم في مساكن الذين ظلموا أنفسهم وتبين لكم كيف فعلنا بهم وضربنا لكم الأمثال ولا تحسبن الله غافلا عما يعمل الظالمون إلى الله سبحانه وتعالى እነዚህ ግፈኞችና በደለኞች የሆኑ ህዝቦች ከሚሰሩ ስራ ያንተ ጌታ አላህ የሚዘነጋ እንዳይመስልህ ይላል። እንግዲህ አላህ Subhanahu Wa Ta'ala ምንም ብዙ ነብያቶችን ቢልክና ኪታቦችን ቢያወርድ ወደ ፍቃዱ ቢጠራ ቢጎተጉትም ሰኒዎቹ ጆሮዎች ጥቂት ሆነዋል። አብዛኛዎቹ ግፈኞችና በደለኞች ሙሽሪኮች ኩፋሮች ናቸው ማለት ነው። እነዚህን ካፊሮች ታዲያ አላህ ስብሓነሁ ወተዓላ ይህን ሁሉ ምክርና ማስጠንቀቂያ ከሰጣቸው በኋላ እምቢ ብለው የሚደናቆሩ ከሆነ አላህ የእነሱን ስራ ወይም እንቅስቃሴ በችላታ የሚያልፈው ወይም የሚዘነጋው ነው ብለህ አትጠራጠር ነው የሚለው። ኢነማ ዩአኽሩሁም ሊየውሚን ተሽኸሱ ፊሂል አብሷር። ታዲያ ይኸው በሰላም በጤና እንደውም የዓለም ባለቤት እኛ ብቻ ነን እያሉ ሌሎችን ሁሉ እየበጠበጡና እያመሱ በሁሉ ነገር እንደፈለጉ እያደረጉ አይደለም እንዴ? ተቷቸው አለ እንዳትም የሚያቆያቸውና የሚያዘገያቸው እስከ ተወሰነ ጊዜ ብቻ ነው ይላል። እሱም እንድነው አንዲት አሳረኛ እለት ትመጣለች። እሷ ቀን ስትመጣ ተሽከሱ ፊል አብሳር ይዛው የምትመጣው መዘዝና አደጋ ከመክበዱ ከመጥፋቱ የተነሳ አይኖች ሁሉ ይፈጣሉ። አንድ እንግዲህ አስገንጋጅ ዱብዳ ነገር ሲመጣ አንድ ሰው በድንጋጤ አይኑ ፍጥጥ እንዲያረገ ድርቅ ብሎ ነው ቆሞ ተገትሮ የሚገኘው ማለት ነው። እና እንደዛ አይናት ፈጣጭ ሆነው አሳረኛና መከረኛ እለት እስከሚደርስ ድረስ ነው እንጂ ዝም የምላቸው የዛ ጊዜ ሁላቸውንም መፋረጋቸዋለሁ። እንግዲህ ጫማቀን ሳይታሰብ ከለታት አንድ ቀን ነው ልክ ድብን ብሎ ድንገት የሚደርሰው። የዛ ጊዜ ሁሉም በየስራው እንደተሰለፈ ወይም በቤቱ በጫወታው በውካታው ላይ እያለ ሁሉም እንዳለ በድንጋጤ ድርቅ ፍጥጥ ይላል ማለት ነው። ያቺ ቀን እስከምትመጣ ድረስ ነው ቀጠሮ ያዝኩት እንጂ ከዛ በኋላ ሁሉም ውጤቱን ያገኘዋል። እና ይህ እንግዲህ ለካፊሮቹ ለአመፀኞቹ ዛቻ ሲሆን ለአማኞቹ ደግሞ ማጽናኛና ተስፋ ቃል ነው ማለት ነው። የዛ ጊዜ ያው በቀልላችኋለሁ እያለ ነውና እና ይህ ቀን እንግዲህ ቂያማ ቀን የሚባለው ነው በሌላ አነጋገር ወይም አሳአ የሚለው ነው። እሱ ቀን ሲደርስ ሁሉም በእያለበት እንግዲህ ይፈጣል ይደርቃል ይጨነቃል ማለት ነው። ሙጢዒን ስለዚህ እንግዲህ ቀጠሮ ደርሷልና ንቶሎ ወደ ፍርድ ቦታ ተብሎ ጥሪ ሲደረግላቸው ሁላቸውም ነፍሳቸውን ስተው እየሮጡ ወይም እየተፍዘመገሙ ይመጣሉ። ዛሬ የአላህን ጥሪ የማያከብሩት አመፀኞችና ትዕቢተኞች ሁሉ የዛ ጊዜ በደንብ እንግዲህ አቅማቸውን ይረዱና አሁን ሲጠራን ወደ ኋላ ተተጎተትን ለምን አረፈዳችሁ ተብለን ደግሞ እንጠየቃለንና የባሰ ቅጣት ያጋጥመናል ብለው በመፍራት ሁሉም ነፍሱን ስቶ ነው እየተገመገመ እየሮጠ ወደ ተሰበው ቦታ የሚመጣው ማለት ነው። እንግዲህ እንደዛሬው ማንገራጠጥና መለጠጥ የለም በዛ ወቅት ማለት ነው። ሙቅኒዒ ሩኡሲሂም እንደገና ደግሞ አንገቶቻቸውን ያንጋጠጡ ነው የሚመጡት። እንግዲህ ፈጣሪው መላእክታው ሂሳብ ደርሷልና ንቶሎ ወደ መሕሸር ቦታ በሚልበት ጊዜ ሁላቸውም ፈጣሪው የት እንዳለ ለመስማት ጆሮአቸውን እንደዚህ ወደ ላይ ሊያጠፍረው አንዳጠው የሚረገጡት ሳይው እንደው ነፍሳቸውን ሰው በደመነፍስ ነው እየተገመገሙና እየተገጉ የሚመጡት ነው የሚለው። ላ ይርተዱ ኢለይም ጦርሆም ከድንጋጤያቸው ብዛት የተነሳ አይናቸውን አንድ ጊዜ ከገለጡት እንደገና የአይን ሽፋሽፋቸው ወደ ኋላ አይመለስም አይርገበገብም ማለት ነው። መጀመሪያ እንግዲህ ጸሎቱ ሲያስተጋባ በድንጋጤ እንደዚህ እንደተከፈቱትና አይናቸው እንደተመለገጠ የአይን ቆባቸው ወደ ላይ እንደተገለበጠ ልክ እንደዚህ ፈጦና ደርቆ ነው አንገታቸውን ወደ ላይ ገትረው የሚሮጡት ነው የሚለው። ዋፊደቱም ሀዋ እና ደረታቸውም የዛ ጊዜ ቀፎ ይሆናል ክፍት ይሆናል ማለት ምንድን ነው እንግዲህ ደረት የሚባለው ልብ የሚባለውን ነገር አቅፎ የያዘ ነው። ልብን ሳምባን ጉበትን የመሳሰሉ ነገሮች ዙሪያውን እንግዲህ አቅፎ የያዘው ይሄ ተላይ ደረት ይባላል። እነዚህ እንግዲህ የልብ የሚባለው ፍሬው ከጭንቀቱና ከድንጋጤው ብዛት የተነሳ ወደ ላይ ሰው ሲደነግጥና ሲፈራ ልቡ ወደ አንገቱ መጥቶ ይቀረቀራል እና ያን መደበኛ ቦታውን ቀፎውን ይተውና ወደ ላይ ወደ አንገታቸው መጥቶ ስለሚወሰብ የደረት ቀፏቸው ባዶ ሆኖ ይታያል ይላል። ወይም ልብ እንግዲህ ብዙ ነገሮችን የማብሰብሰልና የማሰብ ደረጃ ነበረው ያንንም ስራውን ይተውና ይዘነጋና ክፍ ይሆናል የዋህ ይሆናል ማለት ነው። እና ዋቂደቱ ልቦናቸው በዛ ጊዜ ከዛ ከቀፈው ይወጣና ወደ ላይ ተለግቶ ክፍት ሆኖ ይገኛል ዘረታቸው ቀፈው ማለት ነው። ወይም በቦታው ቢገኝም ስጋው ያው እንደማንኛውም ተራ ስጋ ደንዞና ፈዝዝ ይላል እንጂ ማስተማር ተፈላ አይችልም በዛው ወቅት ማለት ነው። እና እንግዲህ የቂያማ ቀን ክስተት ምን ያህል መዘዝና ቆስ ይዞ እንደሚመጣ ለማሳየት ነው ማለት ነው። እና የዛ ጊዜ እንግዲህ ዋጋቸውን ያገኛሉና ያቺ ዕለት እስከምትደርስ ስለሆነ እኔ የምጠብቀው ዛሬ በሰላም ሲውሉ ሲያድሩ ሲበሉ ሲጠጡ ምንም የለብንም ብለው ቢፈነጩ እውነት አይንሰል ያቺ ቀጠሮ እስከምትደርስ ነው ይላል አላህ ሱብሓነሁ ወተዓላ። ወአንዚሪ ናስ የውመ የቲሂሙ ልአዛብ፣ እና በዛ በቀጠሮ ዕለት ሰዎች ሁሉ የተዘጋጀላቸው ቅጣት የሚመጣና የሚደርስባቸው መሆኑን አስጠንቅቃቸውና አሳውቃቸው። ዛሬ እንደ ልባችሁ የበላችሁ እየጠጣችሁ በሰላም ስትሉ ስታድሩ ስትሰነብቱ ስትከርሙ የተወን የረሳን ሊመስላችሁም ቀጠሮው እስከሚደርስለት ነው። ያ ቀጠሮ በሚደርስለት ዕለት ግን በእድሜያችሁ ሙሉ ስትሰሩና ስታወሩ የነበረውን ጥፋታችሁን ሁሉ በቅጣት እንደሚበቀላችሁ ነውና የዛ አይነት ቅጣት ከመምጣቱ በፊት ይህን ጊዜ እወቁና አቋማችሁን አስተካክሉ ብለህ አስጠንቅቃቸው ይላል። ፈየቁሉ ለዚነ ዘለሙ፣ የዛ ጊዜ እንግዲህ ዛሬ ማስጠንቀቂያውንና ምክሩን ያልሰሙና ያልተቀበሉት በደለኞችና ግፈኞች በዛ ዕለት እንዲህ ይላሉ፣ ረበና ጌታችን ሆይ አክርና ኢላ አጀሊን ቀሪብ፣ እስከተወሰነ ቅርብ ጊዜ ድረስ እባክህ አዘግየንና አቆየን። እስከዛሬ እንግዲህ ነገሩ እውነት አልመሰለንም ነበረ፣ ዛሬ ግን የተነገረው ሁሉ ነገር እውነት ሆኗልና እስቲ ዛሬም የተወሰነች ዕድሜ ስጠንና እንደገና አቋማችንን ዙረን እንገምግምና አቋማችንን እናስተካክል ይላሉ ማለት ነው። ምጅብ ያወተክ፣ ትንሽ የተወሰነች ዕድሜ ብትቀጥልልንና ብትጨምርልን ጥሪህን እንቀበላለን ይላሉ። ማለት ያው ነቢያቶች እየመጡ ወደ ተውሂድ ሲጠሯቸው የነበረውን ጥሪ ጆሮ ዳባ ልበስ እያሉ ሲያልፉትና ሲያሾፉበት የነበረውን ዛሬ እንደገና ይርሳይደ ውሻ ጮኸ እንደሚባለው ያ የተባለው ነገር ሁሉ እውነት አልመሰለንም ነበረ በዱንያ። አሁን እንደገና ትንሽ ዕድሜ ቀጥልልንና ለቅርብ ጊዜ በነብዮች በኩል ያቀረብክልንን ጥሪ እንቀበል ብለው ይለምናሉ እንደገና ማለት ነው። ወነተቢዕ ሩሱል፣ እና ያንተን ጥሪም የላኢላሀ ኢለላህን መርሆ እንቀበላለን እንሰማለን፣ መለክተኞችንም ደግሞ ያሉንን ሁሉ እንቀበላለንና እንከተላለን እንተባበራለን በማለት ቃል ይገባሉ ይለምናሉ፣ ይህንን እንዲስማማ ጌታቸው ማለት ነው። ይህ ጊዜ ግን ቀጠሮ እንግዲህ ጊዜ ያለፈበት በመሆኑ አሁን የጠየቁት አቤቱታ አወለም ተኩኑ አቅሰምቱም ምን ቀብሉ ማለኩም ምን ዘዋል ይላቸዋል። ካሁን ቀደም በዱንያ ላይ እያላችሁ ከነበራችሁበት ቦታ ፈቀቅ የማትሉ መሆናችሁን እየማላችሁ ታረጋግጡ አልነበረም እንዴ አላችሁ። ማለት ምንድን ነው? ይህቺ ዱንያ ናት የሰው መኖሪያ ማለት። በህይወቱም እስካለ ድረስ እዚች ምድር ላይ በጀርባዋ ይኖራል፣ ከሞተም በኋላ ደግሞ በከርሷ ይቀበራል። ከዚህ ከዱንያ አንወጣም፣ መኖሪያችን እስከ መጨረሻው ይቺ ናት እያላችሁ ትማማሉ አልነበረም እንዴ? ዛሬ ግን በተግባር ከዛ ከዱንያ ዓለም ከምድረ ከርስ አውጥቼ ወደ ሌላ ምድረክ ሳመጣችሁና መሸነፋችሁን ስትረዱ መልሳችሁ እንደገና እድሜ ቀጥልልንና አስተያየት አድርግልን የሚል ከንቱ አቤቱታ ታቀርባላችሁ እንዴ? ያ ድንፋታችሁና ትዕቢታችሁ የት ሄደና ነው ዛሬ እንደገና እባክህ ቀን የቀጠሮ አራዝምልን የምትሉት ይላቸዋል። ወይም አወለም ተኩኑ አቅሰምቱም ምን ቀብሉ ማለኩም ምን ዘዋል ማለት ካሁን ቀደም ነቢዮች በዱንያ ላይ እያላችሁ መጥተው ወደ ጌታችሁ ፍቃድ ሲጠሯችሁና ተውሂድን ሲነግሯችሁ እናንተ ከተለያዩ ጣዖታቶች አምልኮት እንደማትላቀቁና ተውሂድን እንደማትቀበሉ ከአቋማችሁ ፍንክች እንደማትሉ ጠብቃችሁ ስትናገሩና ስትከራከሩ ቆይታችሁ አልነበረም እንዴ? ለምንድን ነው አሁን አቋማችሁን የምትቀይሩት? በዛው በነበራችሁበት ዝለቁበት እንጂ ብኖ ይቀልድባቸዋል ማለት ነው። እና ማለኩም ይዘዋል ያው ራሳቸው እንዳሉት ሰዋኡን አለይና አዋአብተ አምለም ተኩም ሚነል ዋዒዚ፣ እና ብትመክረንም ባትመክረንም በእኛ ዘንዳ እኩል ነው፣ ምንም አንሰማም፣ በከንቱ አትድረጭ ሏቸው ነበረ ሩሱሎችን። መህማተሲና ቢሂ ምን አየት ሊተስሐረና ቢሃ ፈማ ናህኑ ለከ ቢሙእሚኒን፣ ይህ የምታመጣው ነገር ሁሉ ሲሕር ነው እና የፈለገውን ሟርት ብታካብት እኛ ምንም አይነት አናምንልህም ይሏቸው ነበር ነቢዩላህ ሙሳን ማለት ነው። እና እንደዛ እያላችሁ ስትምሉ ስትገዘቱ የነበራችሁ ዛሬ እንደገና መሸነፋችሁን ስታውቁ እድሜ ቀጥልልንና የተወሰነ ጊዜ አራዝምልን የምትሉት ይሄ ሊሆን አይችልም። ለቀር ቀደምቱ ኢለይኩም ልዋዒድ እንደሚለው ያው በዛቻ ቀደም ሲል አስጠንቅቻቸዋለሁ። ላተክተስሙ ለደይ ዛሬ እኔ ፊት መከራከርና እንደዚህ መጓተት የለባችሁም፣ ፍርዱን ዝም ብላችሁ መቀበል አለባችሁ ይባላሉ ማለት ነው። ወሰከንቱም ፊመሳኪኒ ለዚነ ዘለሙ አንፉሰሁም፣ እና እናንተ ደግሞ እዛ ምድራችሁ ላይ እያላችሁ ከእናንተ በፊት ራሳቸውን ይበድሉ በነበሩት ሰዎች መድረክ ላይ ኑራችኋል። እናንተ ማለት ከእናንተ በፊት ሌሎች ጥፋተኞች አጥፍተው በጥፋታቸው እኔ ደግሞ የብቅለት እርምጃ እንደወሰድኩባቸው በተለያየ አደጋ እንዳወደምኳቸው ደጋግሜ ነግሬያችኋለሁ አይደለም እንደ ይላችኋል። ከነዛ ታሪክ ለምን አልተማራችሁም? ካለፉት ሰዎች ዛሬ እንደገና በራሳችሁ ላይ ሲመጣባችሁ ነገሩን አመን ተቀበልን ከማለት ታሪክ መስታወት ነውና ያለፉትን ጠማማዎችና ዝፈኞች ውድቀት አይታችሁ ከነሱ ለምን አልተማራችሁም ነበረ ይላችኋል። ወተበየነ ለኩም ከይፈ ፈዐልና ቢሂም፣ ከእናንተ በፊት የነበሩ ጥፋተኞችና በደለኞች ዝፈኞች በጥፋታቸውና በክህደታቸው ሳቢያ ምን እንዲያደረግናቸው ተገልጦላችኋል በታሪክ። ወበረብና ለኩም ልአምታል፣ እንደገና ደግሞ ለዲኒ ዓለም ብዙ የተለያዩ ምሳሌዎችንም አቅርበንላችኋል። እነማ መሰሉ ልሀያት ዱኒያ ከማይን አንዘልናው ሚነሰማ እንደሚለው አያት ያቺ ዱኒያችሁ እናንተ እንደ ትልቅ ነገር አድርጋችሁ ስታደንቋትና ስታሰፈስፉላት የነበረችው እኔ ዘንዳ ግን የብናኝ ክብደት ያህል ዋጋ ወይም ሚዛን የላትም። እንደገና ዝናብ ዘንቦ በቃይ በቅሎ አንድ ሰሞን በክረምት ጉፍ ብሎ እንደሚበቅለው በጠርትና አዝመራ ነው። ለሁለት ተሶስት ወራት በኋላ እንደገና ፀሐይ መጥቶ እንደሚያደርቀውና ደቆ እንደሚበነው ነው እያልኩ በምሳሌ የዱንያን ውዳጭነትና የማታዛልቅ መሆኗንም ደጋግሜ በምሳሌያዊ አነጋገር ገልጬላችሁ አልነበረም እንዴ? ያዳ ያን ሁሉ መግለጫና ማስጠንቀቂያ መመሪያ ከንቱ አድርጋችሁ ረግጣችሁ ትመታችሁ ዛሬ እንደገና ከመሸና ወጥመድ ከገባችሁ በኋላ እንደገና ቀጠሮ ይሰጠንና እድሜ ይራዘምልን ብትሉ ምንም አይነት ተቀባይነት ሊኖር አይችልም በማለት መልስ ይሰጣቸዋል ይላል። وقد مكروا مكرهم وعند الله مكرهم وإن كان مكرهم لتزول منه الجبال فلا تحسبن الله مخلف وعده رسله إن الله عزيز ذو انتقام يوم تبدل الأرض غير الأرض والسماوات وبرزوا لله الواحد القهار. وقد مكروا مكرهم وعند الله مكرهم إنا زارين قدين دزير نير رجم لننا عند جناء نستكاكل إجيالو يمي لمنو تجفن وشنا بدلن وش بمدراو إهوتا الشولا إجيالو بنبي وشنا بألامات الشولا إجزو دبان الناس يران سيشربو قويتو نبراينا. وعند الله مكرهم إنا بألله زندا ينسو دبا ماكشفو يستبك بيوانم النسو جن بنسو مكرا ነብዩዎችን ለማጣጥና እስልምና ለማጥፋት ያልፈነቀሉ ድንጋይ ያልበጠሱት ቅጠል አልነበረም ይላል። ያን ሁሉ ሲያረጉ ቆይተው አሁን አላፍሩ ብለው እንደገና ጥሪህን እንቀበላለን ረሱልህን እንከተላለን ይሉኛል። ያን ሁሉ ሲያረጉ እንዳልቆዩ ሁሉ ማለት ነው። ወይን ካነ መክሩሁም ሊተዙለ ሚንሁ ልጅባል፣ እና እነሱ እንግዲህ በእስልምናና በነቢያቶች ላይ ሲሸርቡትና ሲያጠነጥኑት የነበረው ደባቸውና ተንኮል ሴራቸው የሰው ልጅ ሳይሆን ጋራ ተራራዎችን ካሉበት ቦታ ለማስወገድ የሚቃረብ ነበረ። እንደ ተንኮላቸው ክብደትና ጥፋት እንኳን ሰው ቀርቶ ጋራን ከአካባቢው ነጥሮ የሚያስወግድ ነበረ። ግን አላህ ሱብሓነሁ ወተዓላ በቀላሉ አተሸፈባቸው እንጂ እንደነሱ ጥረት እንኳን ነቢዮች ሰዎቹ ቀርተው ጋራና ተራራዎቹ እንኳን ከአካባቢው ተጠራርገው እንዲጠፉ የሚያስችል ደባና ተንኮል ነበር ሲያራምዱ የነበሩት። የዛ ሁሉ ታዲያ ተንኮል ባለቤት የነበሩት አመፀኞችና ትሊተኞች ዛሬ እንደገና አጥማቸውን ሲያውቁት ተሽመድ ሚዲያው እባክህ ይቅርታ አድርግልን እንደገና አስተያየት ትጠኝልኛለ ነው የሚለው። ፈላ ተሕሰበነ ላህ ሙክሊፈ ወዕዲህ ሩሱለሁ፣ እና አላህ ስብሓነሁ ወተዓላ ለመልእክተኞቹ ተስፋ ቃል የገባውን ያፈርሳልና ይጥሳል ብለህ አትገምት ይላል። እንግዲህ በዚህ በዱንያም ላይ ቢሆን አላህ ስብሓነሁ ወተዓላ መልእክተኞቹን እናንተ መልእክቴን አድርሱ፣ መልእክቴን ካደረሳችሁ በኋላ ጥላቶቻችሁ የፈለገውን ነገር ለማድረግ ቢሞክሩ እኔ አለኋችሁ ብሎ ቃል ገብቶላቸዋል። ያን ቃል ኪዳን እንግዲህ የሚያፈርስና የሚጥስበት ምክንያት የለም። ሁልጊዜም ጠብቃቸዋል፣ ያድናቸዋል ማለት ነው። በአኼራም ደግሞ እንደዚያው ነው። ያው እናንተ መልእክት የምገሩ ከዚያ በኋላ የተቀበለ ይቀበል፣ ያስተባበለ ያስተባብ፣ በመጨረሻ ያው ዋጋውን ያገኛል ብሎ ነበርና ያንን አላህ ሱብሓነሁ ወተዓላ ቃል የገባውን ነገር የሚያፈርስ እንዳልሆነ አንተም እርግጠኛ ሁን፣ አትጠራጠር ይላቸዋል ነቢዩን አለይሂ ሰላቱ ወሰላም። ወይም ለማንኛውም ሰው ነው አዩሃናት ሰው የተባልክ ሁሉ አላህ አደርገዋለሁ ብሎ ቃል የገባውን ነገር በዱንያም ሆነ በአኼራ አያፈርስም፣ ቃሉን አያጓድልምና አያዛንፍምና ለጥፋተኞችም የጥፋት ዋጋቸውን ለበጎ ሰሪዎችም የበጎ ስራ ወረታቸውን እንደማያሳጣቸው ነው። በተለይም ለመለክተኞች ለሩሱሎቹ ተስፋ ቃሉን አያጓድልባቸውም አላህ ስብሓነሁ ወተዓላ። በዚህ በዱንያም ላይ ነስርን ይሰጣቸዋል፣ በአኼራም ደግሞ የዘላለም ጀነትና ጸጋን ያጎናጽፋቸዋል ማለት ነው። እና እንግዲህ ይሄ ያለበት ምክንያቱ አንዳንድ ጊዜ ሩስሎችም ቢሆኑ በዚህ በምድር ላይ ብዙ ፈተና ያጋጥማቸዋል፣ ጥላቶቻቸው ብዙ ጥቃትና ጉዳት ያደርሱባቸዋል። የዛ ጊዜ ሰው ናቸውና የመበሳጨትና እንግዲህ የመነጫነጭ ሁኔታ ይሰማቸዋልና ለዛ ነው አይዟችሁ፣ ያው ፈተና ለማለፍ ነው እንጂ እኔ ያልተውኳችሁም አልረሳኋችሁም፣ ምንጊዜም ጌታችሁ ከእናንተው ጎን ነኝ። ወላአቂበቱ ልልሙተቂን እንዳለው በሌላው አነጋገር ወይም ለአግሊበና አነ ወሩሱሊ እኔና መለክተኞቼ በመጨረሻ እናይላለን ወይም እናሸንፋለን እንዳለው ቃል እገባላቸው መሆኑን ያድሳልና ያረጋግጣል ማለት ነው። ለእነሱ ብቻ ሳይሆን የእነሱ ፈለግ ተከታዮችና የእነሱን ታሪክ አዳሾች ስለሆኑት ሁሉ ይኸው ቃል ኪዳኑ ይቀጥላል በሌሎቹ አንቀጾች እንደጠቀሰው ማለት ነው። እነላህ አዚዙን ዙ ኢንቲቃም አላህ ስብሓነሁ ወተዓላ ምንጊዜም አሸናፊ ነው። ማንም ሀይለኛ ነኝ የሚል ሁሉ ከእርሱ እጅ ሊያመልጥ አይችልም። እስከሚይዘው ድረስ እንጂ ከያዘ በኋላ ከእሱ አይሎ ወይም አምልጦ ሊሄድ አይችልም፣ እንኳን እሱን ሊቋቋመው ቀርቶ ማለት ነው። ዱንቲቃም እንዲሁም ደግሞ ለጥፋተኞቹ የመበቀል ባለቤት ነው። ለጊዜው ያላየ ያልሰማ መስሎ ዝም ቢላቸውና ጊዜ ቢያውሳቸውም ዝሮ ዝሮ ቀጠሮ ሲደርስለት ጥፋተኞችንና ከሃዲዎችን በሚገባ ይበቀላቸዋል፣ ቅጣታቸውን ይሰጣቸዋል ማለት ነው። እና መቼ ነው ይሄ ቅጣት እንግዲህ የሚመጣውና የሚረጋገጠው ብትል የውመ ቱበደሉ ልአርዱ ገይረ ልአርድ ይህች መሬታችሁ ሌላ መሬት ሁና በምትቀየርበት ጊዜ ነው ይላል። እና እንግዲህ ይህች መሬት ሌላ መሬት ሁና የምትቀየርበት ሲል ሁለት አይነት ትርጓሜ አለው። አንደኛ ምድር ራሷ ያው ፈራርሳ ትጠፋለች፣ ከጥቅም ውጭ ትሆናለች ዛሬ ያለንባት ዓለም። እንደገና አርዱል በይዷ ነጭ ብር የመሰለች ንጹህ የሆነች መሬት ትዘረጋና በዛ ላይ ነው ሂሳቡ የሚካሄደው ተብሏል። ይህ ጊዜ እንግዲህ ሙሉ በሙሉ ስር ነቀል ለውጥ ይደረጋል ማለት ነው። በሁለተኛው ትርጓሜ ደግሞ ገይረ አርድ ማለት መሬቷ ራሷ ዛሬ ያለይበትን ቅርጽ ትለቅና ሌላ ቅርጽ ትይዛለች ማለት፣ ጋራዎች ተራራዎች ይወገዳሉ፣ እንደገና ሸለቋማ ቦታዎች ተከታተው ይሟሉና ሰጥ ያለ ሜዳ ትሆናለች። ቦታው የምትተዋጦ መሬት መሆኑ አቀርታ አዲስ ሌላ መሬት ትመስላለች ማለት ነው። እንደዚህ ሆና ደግሞ አትቆይም፣ ወዳውኑ ትጠፋለች ለጭራሹ። ወሰማዋቱ ሰማያቱ እንደዛው ይቀየራል። ሰማያቶችም ይቀየራሉ ሲባል ይፈራርሳሉ፣ ይወድቃሉ፣ ይረግፋሉ። ሌላ የአርሽ ጣራ ነው ከላይ እንግዲህ ዓለምን አንጣሎ የሚይዘው ማለት ነው። እና እንዲህ ሰማይም መሬትም ከጥቅም ውጭ ሆኖ በሌላ በሚተካበት ጊዜ የዛ ጊዜ በጥላቶች ላይ የምወስደውን እርምጃ በጅሃድ አሳያለሁ ማለት ነው። ወበረዙ ሊላሂ ልዋሂድ ልቀሃር እና ዛሬ በእኔ ላይ የሚያምፁና የሚያንገራጭጡ የሆኑ ትዕቢተኞች ሁሉ ብቸኛና አሸናፊ ለሆነው አላህ ውሳኔና ፍርድ የዛ ጊዜ ከያሉበት ወጥተው ይጋለጣሉ። እንግዲህ ከየቤት ከየመኖሪያ ቤታቸው ከነ ህንጻቸው እንደገና ከመቃብር የነበሩት ከምድረ ሰር ሲወጡና ምንም መጠለያና መደበቂያ በሌለው ሰጥ ባለች ብላቅ በመሰለች መሬት ላይ ፍርድ እናካሄድባቸዋለን። እንኳን ሊቋቋሙና ሊከላከሉ ቀርቶ ሊደበቁና ሊጠለሉበት እንኳን የሚቻል ነገር የለም። ሰጥ ባለች ሜዳ ላይ አውጥቼና አስጥቼ ነው አንድ ባንድ መፋረዳቸው ነው። وترى المجرمين يومئذ مقرنين في الأصفاد سرابلهم من قطران وتغشى وجوههم النار ليجزي الله كل نفس ما كسبت إن الله سريع الحساب هذا بلاغ للناس ولينذروا به وليعلموا أنما هو إله واحد وليذكر أولو الألباب وترى المجرمين يومئذ مقرنين في الأصفاد إنما بزاد ليه አማማ የነበሩትን ሁሉ የኔን እንግዲህ ፍቃድ የማይቀበሉና ጥሪዬን የማይከተሉ የነበሩት አመጸኞችና ከሃዲዎች ታውታውያን የነበሩትን ሁሉ በዛው ትታያቸዋለህ ይላል። በምን መልክ? ሙቀረኒና ፊል አስፋዲ በግርብረት ወይም በሰንሰለትና በዋስከምት የተሳሰሩና የተጠፈነጉ ሆነው ሲቀርቡ ታያቸዋለህ። እንግዲህ እጃቸውና እግራቸው ተሰባስቦ እዛ አንገታቸው ጋራ ባንድ ይታሰርና በሰንሰለት እንደ ኳስ ተጠቅለው ነው ፍርድ የሚቀርቡት ነው የሚለው። ወይም እግራቸው ለብቻ ሁለት እጆቻቸው እዛ ማጅራታቸው ጋራ እንደዛ አድርጎ ይጣፈሩና አንዱ ከሌላው ጋራ ደግሞ ተያይዞና ተመሰቃቅሎ ሲቀርብ ታየዋለህ ነው የሚለው። ዛሬ ጥጋበኛ ማንንም አያስነሳኝ ማንንም አይደኝኝ አይቀጣኝ የሚለው ሁሉ የና ካቀራረቡ ምን ያህል እንግዲህ በቁጥጥር ስር የዋለ መሆኑን ለማሳየት በሰንሰለትና በግርብረት እንዲሁም በወስከምት እያጣለኩኝና እየተፈነኩ የፈጠረኩ አቀርባቸዋለሁ ይላል። ሰራቢሉሁም ሚን ቀጥራን ልብሶቻቸው ወይም ቀሚሶቻቸው ደግሞ ከቀጥራን የተሰሩ ናቸው ተዚት ይላል። የቀጥራን የሚባል ነገር እንደ ታትራም ወይም እንደዚት የዘይት ጭማቂ የመሰለ ጥቁርና ግም ነገር ነው። ከዛ የተሰራ ቀሚስ ይኖራቸዋል እና ልክ እንደሚንዚን እሳትን ካሻጋሪ የሚስብ ነገር ነው ማለት ነው። እና እሳቱ የጀሃነም እሳት እንግዲህ ቶሎ በራቸው ላይ እንዲገንና እንዲግም ራሱ ታትራምና እሳትን የሚያጃንን የሆነ ልብስ ይደረብላቸዋል። ወተርሻ ውጇሁም ናር ወዳውንም የጀሃነም እሳት ተቀብላ ፊታቸውን ታለብሳቸዋለች። በዛ በሰውነታቸው ሙሉ የለበሱትን የዝፍት ቀሚስ ልክ የመቀጣጠያ ያደርግና ፊታቸውን እንዳለ ያለብሳቸዋል። ፊት እንኳ የተከበረው አካል ከዛ ተቃጠሎ አይድንም እንኳን ሌላው ቀርቶ ለማለት ነው። ለጊዜ አላህ ሁሉ ነፍስ ማከሰበት እና በዛ ወቅት እንግዲህ አላህ ከመቃብር ቀስቶና አሰባስቦ ሁሉንም እንዲህ አይነት መድረክ ላይ አምጥቶ ለፍርድ ያቀረበው ለምንድነው ግን? ማንኛውም ነፍስ በዚህ ምድር ላይ እያለች የሰራቸውን ስራ ምንዳዋን ሊሰጣት ፈልጎ ነው ማለት ነው። አጥም በጥፋቱ ሳይቀጣ እንዶም ደግሞ በጓ አግራጅም በመልካም ፍራው ሳይመነዳ መቅረት አግባብ አይደለምና ማንንም ነፍስ በሰራቹ ስራ ለመመንዳት ሲል አላህ Subhanahu Wa Ta'ala የዚህን አይነት መድረክ መክፈቱ የግድ ነው ማለት ነው። ኢንላላህ ሰሪዑ አልሂሳብ አላህ Subhanahu Wa Ta'ala ምርመራው ደግሞ በጣም ቀልጣፋ የሆነ ጌታ ነው። ያለም ንብረተሰብ ሰውንም ጅንንም በአንድ መድረክ ላይ አስተባስቦ ሂሳቡ ደግሞ ብዙ ጊዜ አይጠርስበትም። እንደናንተ ሂሳብ እንዳይመስላችሁ የናንተ ሂሳብ ትንሿን ነገር ያውም በዘመናዊ መሳሪያዎች እንኳን እየተደገፋችሁ ብዙ መዋሲዎችን ሲያደክም ይቆያል። እኔ ግን ብቻዬን ሆኜ የዓለምን ህብረተሰብ ሙሉ በሙሉ የህይወት ታሪኩን በዝርዝርም በጥቅልም ባጭር ወቅት ነው የማጠናቀቀው ይላል። እንደሚባለው በግማሽ ቀን ያህል ነው ሂሳቡን ጨርሶ ቁጭ የሚያደርገው ይባላል። ሀዛ በላሁ ሊናስ እና ይህ ቁርአን ለሰው ልጆች ሁሉ ጠቃሚ የሆነ መመከሪያና መገሰጫ የህይወት መመሪያ ነው። ወሊውን ደሩ ቢሂ እና በሱ እንዲመሩበትና እንዲጠነቀቁበት ተፈልጎ ነው የተላከው። ወይም በላቁ ሊናሲ ማለት ለሰው ልጅ ሁሉ ዓለም ዳር እስከ ዳር አጥናፍሳ አጥናፍ እንዲመራበት ተፈልጎ ነው የተላከው። ለአንድ ክልልና ለአንድ ብሔረሰብ ሳይሆን ማለት ነው። ወሊያለሙ አነማ ወኢላሁን ዋሂድ በዚህ በቁርአን አማካይነት ያለም ባለቤትና ብቸኛ ተመላኪ አንድ አላህ መሆኑንም እንዲያውቁ ታስቦ ነው የተወረደላችሁ ባላችሁ። ወለዘከረ ኡሉል አልባብ የአምሮ ባለቤት የሆኑት ሁሉ ደግሞ እንዲመከሩበትና እንዲገሰጡበትም ታስቦ የተላከ መሆኑን ንገራቸውና አስተውሳቸው። ይህንን ካወቁና ከተረዱ በኋላ ግን ሁሉም የሚበጀውን ይምረጥ እኔም ከዛ በኋላ የማደርገውን አውቃለሁ በማለት